ሞተኝ ምነዋ ያለ ልማዴ ምነዋ ሰው ሰው አሰኘኝ ምነዋ ከሁሉም በላይ ሰው ራሴን ስቆም ስነሳ አለውናዬ ትዛ ላይ ደሙ ነውለካ ለአቤል ደም የሚልከው ዛሬም የሚያወራ እግዚአብሔር ከኔ እንዳይጠብቅ ረክቷል በሱ ሥራ ወደን ለሚሻን ያለው በእውነቱ አንተ ቆለፈ ይቅርታነቹ ዛሬም ይራራል ለመነ በልጁ የምህረቱ መገለጫ ምልክቱ እማይ ለሚሻን ያለው በእውነቱ አንተ ቆለፈ ይቅርታነቹ ሰው ራሴን ስቆም ስነሳ አለውናዬ ትዛ ላይ ደሙ ነውለካ ለአቤል ደም የሚልከው ዛሬም የሚያወራ እግዚአብሔር ከኔ እንዳይጠብቅ ረክቷል በሱ ሥራ ምህረቱ መገለጫ ምልክቱ እማይ ለሚሻን ያለው በእውነቱ አንተ ቆለፈ ይቅርታነቹ ዛሬም ይራራል ለመነ በልጁ የምህረቱ መገለጫ ምልክቱ እማይ ለሚሻን ያለው በእውነቱ I'm not gonna lie.